والذين آمنوا بالله ورسله ولم يفرقوا بين أحد منهم أولئك سوف يؤتهم أجورهم وكان الله غفورا رحيما. والذين آمنوا بالله ورسله إنزيا بيجتاچو بالله منورنا عندهم بمبتو በብቸኝነቱ አሟልተውና አስተካክለው ያመኑት ወገኖች ኡመቱ መሐመድ ናቸውና ወለም ይፈርቁ በይና አሐድ ሚንሁም ካላ መልእክተኞች አንዱን ካንድ ሳይገነጥሉና ሳይነጣጥሉ በጥቅሉ በሁሉም ነብዮች ያመኑት ኡላኢከ ሰውፈ ዩቲሂም ኡጁራሁም እነዚህ ናቸውና ትክክለኛውን እምነት የተቀበሉት ተገቢም እንዳቸውን እንደሚሰጣቸው ነው አላህ ሱብሃነ ወተዓላ ለነዚህ ኢላ ወካና አላህ ገፉራ ረሂማ እና እነዚህ እምነት ከማገኘታቸው በፊት በጃሂልያ ጊዜ ያጠፉትና ያጓደሉት ነገር ቢኖርም ለእንዲህ አይነቶቹ አማኞች ጌታ በእጅጉ ይቅር ባይና ሩሩ ሆኖ እንደሚያገኙት ነው በማለት ቃል ይገባላቸዋል። እንግዲህ ሶስቱንም ቡድን ባጭር ባጭሩ ጠቆመው ማለት ነው። የሁዶቹ ብዙ ነቢያቶችን ሲቀበሉና ሲከተሉ መጥተው በመጨረሻ ነብዩላህ ኢሳንና ኪታባቸውን በመካዲ እንደወደቁ ሁሉ ክርስቲያኖችም ደግሞ ነብዩላህ ኢሳንና ኢንጂልን ተከትለናል ብለው ከመጡ በኋላ ነብዩ መሐመድንና ቁርአናቸውን በመካዳቸው ሁላቸውም ወደ ውድቀት እያሽቆለቆሉ ከሄዱ በኋላ በመጨረሻ ግን ሙእሚኖቹ እነዚህ ነብዩ ሰሃባ የነበሩትና እስካሁን ድረስም ተከታዮቻቸው አንዱ ነብይ ከመጀመሪያው ጀምሮ እስከ መጨረሻው ያሉትን ሁሉም የአላህ ሩስሎች ናቸው ብለው በመቀበላቸው አላህ የሚፈልገው የዛ አይነት እምነት ነውና አንዱንም ሳይገነጥሉ ሁሉንም ነብያቶችን ተተቀበሉ ኡላኢከ ሰውፈ ዩቲሂም ኡጁራሁም ተገቢና የተሟላ የሆነ ምንዳቸውን ጌታ ሳይሰጣቸው የማይቀሩት እድለኞች እነዚህ ናቸው ይላል። ወካና አላህ ገፉራን ረሂማ እና ለእንዲህ አይነቶቹ ጌታቸው አላህ እጅግ መሃሪና ሩሩህ እንደሚሆንላቸውም ነው በማለት ተስፋ ቃል ይሰጣቸዋል ማለት ነው። يسألك أهل الكتاب أن تنزل عليهم كتابا من السماء فقد سألوا موسى أكبر من ذلك فقالوا أرنا الله جهرة فأخذتهم الصاعقة بظلمهم ثم اتخذوا العجل من بعد ما جاءتهم البينات فعفونا عن ذلك وآتينا موسى سلطانا مبينا ورفعنا فوقهم الطور بميثاقهم وقلنا لهم ادخلوا الباب سجدا وقلنا لهم لا تعدوا في السبت وأخذنا منهم ميثاقا غليظا فبما نقضهم ميثاقهم وكفرهم بآيات الله وقتلهم الأنبياء بغير حق وقولهم قلوبنا غلف بل طبع الله عليها بكفرهم فلا يؤمنون إلا قليلا وبكفرهم وقولهم على مريم بهتانا عظيما وقولهم إنا قتلنا المسيح عيسى ابن مريم رسول الله وما قتلوه وما صلبوه ولكن شبه لهم وإن الذين اختلفوا فيه لفي شك منه ما لهم به من علم إلا اتباع الظن وما قتلوه يقينا بل رفعه الله إليه وكان الله عزيزا حكيما. يسألك أهل الكتاب أن تنزل عليهم كتابا من السماء الذي قدمت مسافة بالبيتنا نباوتشو مالتهم يهودوشنا كريستيانوشو اندم متأيقونا ويلا فتلقين يهودوشنا شرية كونيا كربوت انا انقري أنت اندم متلو يا الله ملك سنيا كونك كانت ببيت ينبروت نبيات بتاريك اند تردانو كتاب أشو عندك زي بسوف بسيلدا ተዘግቦና ተጠቃሎ ነበር የመጣላቸው። ታዲያ አንተ በስውር ለምን ታመጣለህ? ያ አላህ Subhanahu Wa Ta'ala ኪታብ ያወረደልህ መሆኑን እንድናውቀው በአንድ ተዘግቦና ተጠቃሎ ባይናችን ያየነው ለምን በአደባባይ አይመጣልህም በማለት እንደሚጠይቁህ ነው አላቸው ማለት ነው። የድርቅናቸው ብዛት እንግዲህ ይህ ቢሆን የሚቀበሉ ይመስል አውቀው እነ ነብዩላህ ሙሳ ታሪክ ጋራ በማመሳከር እና ሙሳ ተውራት አንድ ጊዜ ነው በአልዋህ ተጽፎ የመጣላቸው አንተ ደግሞ ዝም ብሎ መላእክቱ በመስጥር ነገረኝ ነው የምትለው። ታዲያ መላእክቱ ሁነት አላህ ይላከው አይላከው አንተ ደግሞ ተሱ ተቀበል አትቀበል እኛ የምናቀው ነገር የለምና እንደነ ሙሳ በግልጽ በጽሑፍ ለምን አይደርስህም ብለው እንደሚጠይቁ ነው። ሰዎችን እንዲጠራጠሩ ለማድረግ ነው ይሄንን እንግዲህ ጥያቄ የሚያቀርቡት ማለት ነው እንጂ ባሉት መሰረትም ቢመጣ እንደማይቀበሉ ይታወቃል። የአይነት ጥያቄ እንግዲህ ከይሁዶቹ በሚደርስ ጊዜ እንዲያትገናገጥላቸውና እውነትም ይሄ ነገር ቢደረግ ኑሮ ያምናሉ ብለህም እንዲያትላላ ይላል። ፈቀድ ሳሉ ሙሳ አክበረ ሚን ዳሊክ እነሱ የሆነ ያልሆነ ጥያቄ መደርደርና ሰውን ማስቸገር ለማዳቸው ነው። ነብዩላህ ሙሳ ዛሬ እናከብረዋለን የሚሉት በግዚያው እንደዙ ተዚህ የከበደ ጥያቄ በማቅረብ ያዳርቁና ያፋጥጡት ነበር ይላል። ከጥያቄያቸውም የሚከተለው ይገኝበታል። ፈቃሉ አሪናላህ ጀረተን ለሙናጃት ሲና በረሃ ተወሰዷቸው በኋላ ጌታቸውን ሲያነጋግሩ በሚሰሙበት ጊዜ ጌታናውን ያናገረን በገሃዲ አታየን እኛ ታላየን በስተቀር አናምንም እስከማለት ድረስ ጠይቀዋቸዋል ይላል። ፈአከደቱ ሙሳኢቃ እና በዚህ ህገወጥ በሆነ ጥያቄያቸው ሳቢያ ወዳውኑ መቅሰፍታዊ የሆነ ቅጣት ያዛቸው ይላል። ቢዙልሚህም በመበደላቸው ራሳቸውን እንግዲህ እነሱ ነቢዩላህ ሙሳ ጋራ ዱዓ ለማድረግና ቀደም ሲል ላጠፉት ወንጀለኞች ምህረት ለመለመን ሰባ የሚሆኑ ሽማግሎች አብረው ሄዱ ነቢዩ ሙሳ ጋር ይባላል። እና ጌታ አናገራቸው ሙሳን በግልጽ ወከለመላሁ ሙሳ ተክሊማ እንዳለው በሚያናግራቸው ጊዜ እንደ ቀስተ ዳመና ያለ ነገር ዙሪያውን ከበባቸውና ብርሃን ነገር አሸበረቀ። የዛ ጊዜ እሳቸው ለተወሰነ ጊዜ አናግሯቸው እስከሚያበቃ ከሰዎቹ እይታ ተሰወሩ ይባላል። ያ በሚያበቃና እንደገና በሚገለጡላቸው ጊዜ ሙሳ እንግዲህ ጌታውን አናግሯል፣ በዛ ሰዓት ደግሞ ጌታውንም አይቷል ብለው ተጠራጠሩ ማለት ነው። ስለዚህ እኛስ ቢሆን አንተን አጅበን የመጣን ሰዎች እስከሆን ድረስ አንተ ያየውን ጌታ ብታሳየን ምን አለበት? እኛንም ጌታህን ፍቃድ ጠይቅና አሳየን አንተ እንዳየኸው አሉ። እኔም እኮ አላየሁትም ማየትም አይቻልም ብሎኛል ሲሏቸው ጊዜ ኸያና መሰላቸው። አይ አንተኛ አንተ መቅኝተ አንተ ጋር እኩል እንዳይሆኑ መስሎ ነው እንጂ ለምንድነው የማይታየው ለምንድነው የማይፈቀደው በማለት ደረቅ ክርክራቸውን ቀጠሉ ማለት ነው። እሳቸው ለራሳቸው ለማየት ፈልገውና ጠይቀው አቅቷቸዋል። ረቢ አሪኒ አንዙር ኢለይክ በሚለው አንቀጽ እንደተጠቀሰው ጌታዬ ካናገርከኝ ደግሞ ማየትም የሚቻል ከሆነ ፍቀድልኝና ዛትክልኝ ቢሉ ቃለ ለንተራኒ ልታየኝ አትችልም ብሎ ከልክሏቸዋል። እሳቸውም ደግሞ አንተ ተፈቀድክ ለምን አልችልም ብለው በመከራከራቸው የማይችሉ መሆናቸውን በገቢር አሳይቷቸዋል። ጋራ ላይ ይገለጣለሁኝ ያ ጋራ ከረጋ ይችል አለበለዚያ ትበላሻለህ አላቸው። ጋራው ላይ በተወሰነ ደረጃ ሲገለጥለት ጊዜ ተራራ ተራራ እንዳለ እንደ ቅቤ ቀልጦ መሬት ወርዶተኛ ይባላል። የዛ ጊዜ ቱብቱ ኢለይክ ተሳስቻለሁኝ ይቅር በለኝ በማለት ራሳቸው ተመልሰው ጥያቄያቸውን አነሱ። እሳቸው ያን ያህል እንግዲህ ደግሞ ያቃታቸውን ነገር ተራ ያገር ሽማግሌዎች እኛን ካላሳየህን በስተቀር ብለው ቁጭ አሉ። ረየ ነገር አይቻልም እባካችሁ ተው ብለው ቢመክሯቸው በምንም አይነት ተመቅኝተህን ነው በማለት እሳቸውን እንዳውም በመጥፎ ጠረጠሯቸው ማለት ነው። እንግዲህ እስራኤሎች ሲሰልሙና ጥሩ ሰው ሲሆኑ እዚህ ደረጃ ድረስ ነው የሚመጡት። ነቢይን ይዋሻልና ይኸይናል ብለው እስከ መጠራጠር ድረስ እኒህ ስዲቅ የሚባሉት በአቡበክር ደረጃ የነበሩት ናቸው። እንግዲህ አሁን ካላሳየህን በስተቀር ብለው እሳቸውን የሚከራከሩት ማለት ነው። እና ደጋግመው ቢነግሯቸውና ቢመክሯቸው አንሰማም በሚሉበት ጊዜ ምን ይሻላል እነዚህ ሰዎች የዛ አይነት ጥያቄ አንስተዋወቁኝ ብለው ለጌታቸው ነገሩ ይባላል። እነሱን ሳላባብላቸውም አንተ ወዳጀ ስለሆንክ ነው እንጂ በምሳሌ ያስረዳሁህ እነሱንማ ቅጣት ነው የምሰጣቸው በማለት ፈአኸደሁ ሙሳኢቀቱ ቢዙልሚህም በዚህ አግባብ የሌለው ጥያቄ ሳቢያ ራሳቸውን በመበደላቸው ወዳውኑ መቅሰፍታዊ የሆነ ቅጣት እንዲይዛቸው ተደረጉና ባሉበት አለቁ ማለት ነው። ግን ደግነቱ እንደገና ነቢዩ ሙሳ ደንግጠው ዱዓ አድርገው እንዲነሱ አድርገዋቸዋል። ثُمَّ اتَّخَذُوا الْعِجْلَ مِنْ بَعْدِ مَا جَاءَتْهُمُ الْبَيِّنَاتُ ነቢዩላህ ሙሳ የአላህ ነቢይ መሆናቸውን የሚያረጋግጡበት ብዙ ሙዕጂዛዎች ተአምሮች ከመጡና ካሳዩአቸውም በኋላ እንደገና ደግሞ በአንድ ወቅት ወይፈን በወይፈን ምስል የተሰራውን አውልት እንደ ጌታ አድርገውም ይዘዋል። ይሄ ደግሞ ሌላውና ጉልሁ ጥፋታቸው ነው ማለት ነው። ከዛም በኋላ ስተታቸውን ሲያስረዷቸውና ሲያስገነዝቡ ሲገስጧቸው በመቶበታቸው ፈአፈውና አንዛሊክ ጨክነን አልጨከንባቸውም ይቅር ብለን አለፍናቸው ይላል። ያው በሌላው ሱራ ብዙ ጊዜ እንደሚወሳው እሳቸው እንግዲህ ኪታብን ሊያመጡ ወደ ሲና በረሃ በሚሄዱበት ጊዜ አንድ ሙናፊቅ የሆነ ሰውዬ ነቢያችሁ ቀጠሮውን አሳልፏል ቀርቷል አላህ ስለተቆጣበት ነውና እሱን እንግዲህ አላህ እንዲታረቀን ለማድረግ ጌታችሁን አምጡና እንዲህ ቦታ እንጣለው በማለት በድብቅ ያንን የራሳቸውን ወርቅ ሰባስቦ ወይፈን ቅርጽ አቅልጦ ተሰራው በኋላ ሀዳ ኢላሁኩም ወኢላሁ ሙሳ የእናንተም የሙሳ ማምላክ ይሄ ነው ሙሳ ግን ጌታ እዚህኛ ጋር መገኘቱን ዘንግቶ ፈነስየ ይላል። በረሃ ለበረሃ ፍየል ይመስል ፍለጋ ሄደና አላህ ተቆጥቶበት በዛው አስቀረው። ካሁን በኋላ ግን ጌታ ታርቋቸዋል ማአከላችሁ ይገኛል እሱን ተገዙና ተሳለሙ በማለት ሲጋብዛቸው ያንን በወይፈን ምስል የተሰራ የገዛ ጌታቸውን እንደገና ጌታ አድርገው ያዙ። አሁንም ምርጥ የተባሉ ሰዎች እንግዲህ የዚህን ያህል ነው እምነታቸው ማለት ነው። ኋላ ግን ነቢዩላህ ሙሳ ተመልሰው ስተታቸውን ሲነግሯቸውና ሲገስጧቸው ተደናገጡ እና ከፋራ እንዲከፍሉና ተልባቸው እንዲተውብቱ አዘዟቸው። በዛ መሰረት ተውባውን ሲቀበሉ ጊዜ አላህም ሱብሃነሁ ወተዓላ በይቅርታ አለፋቸው ይላል። ወአተይና ሙሳ ሱልጣነ ሙቢና እና በተደጋጋሚ ነቢዩላህ ሙሳ ያአላህ ወዳጅና መልእክተኛ ለመሆናቸው የሚያረጋግጡ ብዙ ሙዕጅዛዎችንና ተአምሮችን ሰጠናቸው ነበር ይላል። በጣልቀው ነብዩላህ ሙሳን ታላቅነታቸውን እያስተዋወቀና እያወደሰ ነው ማለት ነው። ወረፈዕና ፈውቀሁም ጡረ ቢሚታቂህም ቃልኪዳናቸውን እንዲያከብሩ በማሰብ በላያቸው ላይ ጋራን አነሳንባቸውና አንዣበብንባቸውም ይላል። ተውራት በሚመጣበት ጊዜ በዚህ ኪታብ አንመራም ወይ አሻሽለው ወይ ቀይረው ብለው ሲጠይቁ ጊዜ ለምን መቀበል አለባችሁ እንጂ በማለት አላህ ሱብሃነሁ ወተዓላ ጋራን በላያቸው ላይ እንደዳመና አምጥቶ ደቀነና አስፈራራቸው ማለት ነው። የዛ ጊዜ መላእክቶቹ ትቀበላላችሁ አትቀበሉም ሲሏቸው በድንጋጤ እንደገና ተቀበሉ። ወቁልና ለሁም ድኹሉል ባበ ሱጁዳ በሌላ ወቅት ደግሞ በይተል መቅዲስን በጂሃድ ክፈቱ ብሎ ባዘዛቸው መሰረት ብዙ አመታቶችን ሲያመነቱና ሲጨቃጨቁ ከቆዩ በኋላ በመጨረሻ ሲገቡ አላህ ሱብሃነሁ ወተዓላ ይህችን ሀገር ስለከፈተላችሁ ጌታችሁን በማመስገን አንገታችሁን ዝቅ አድርጋችሁ ሱጁድ አድርጋችሁ ግቡ ቢባሉ በዛ ፈንታ ደግሞ እንደገና እንደ ቆማጣ በቂታቸው ተወዝፈው እያንፏቀቁ በመግባት የጌታን ትእዛዝ አጎደፉ። ወቁልና ለሁም ላ ተዕዱ ፊሰቢ በአንድ ወቅት ደግሞ በቅዳሜ ቀን የዱንያ ስራ በመስራት ህግ እንዳትተላለፉ ተብሎ የተሰጠውን ማስጠንቀቂያ በመተላለፍ በቅዳሜ ቀን በተዘዋዋሪ መንገድ አሳ ሲያድኑ በመገኘታቸው ዝንጀሮና አሳማ እንዲሆኑ ተደረጉ። ወአኸድና ሚንሁም ሚታቀን ገሊዛ በዚህ መልክ እንግዲህ ጠንካራና ከባድ የሆነ ቃል ኪዳንን በተደጋጋሚ ይዘንባቸው ነበረና ፈቢማ ነቅዲህም ሚታቀሁም አላህ ሱብሃነሁ ወተዓላ ያስገባቸውን ቃል ኪዳን በማፍረሳቸውና በማጓደላቸው ወኩፍሪም ቢአያቲላ በአላህ ቃላቶች ወይም በነቢያት ሙዕጅዛዎች በመካዳቸው ወቀትሊሙል አንቢያ አቢገይሪ ሐቅ ከዛም አልፈው ደግሞ ነቢያቶችን ያለ አግባብ በመግደላቸው ለምሳሌ እነ ነቢዩላህ ያህያና ዘከርያን ገለዋልና ወቀውሊህም ቁሉቡና ጉልፉን ከዛም ደግሞ የአላህ ነቢያት ተልከው በመጡላቸው ቁጥር እኛ የእናንተን ሰበካ የምንሰማበትና የምንገነዘብበት ልቦና የለንም ልባችን የታሸገና የተዘጋ ነው ማለታቸውን በአሽሙር እኛ በእውቀት የታነጽን ህዝቦች ነን ያንተን እንቶ ፈንቶ የምንቀበልበት ልብ የለንም በማለት በማሾፋቸው ነገሩ ግን እንዳሉት ሳይሆን በልጠባ አላሁ አለይሃ ቢኩፍሪም ልቦቻቸው በኩፍራቸው ሰበብ አላህ በመጥፎ አስተሳሰብ ያሸጋቸው ሆኖ እያለ እነሱ ግን በጠቃሚ እውቀት እንደተሞሉ ሆነው ልባችን ተሞልቷል እናንተን አንሰማም እያሉ የአላህን ነብዮች በመካዳቸው ሰበብ ለእንዲህ አይነት ጥፋት አጋለጣቸው። ፈላ ዩሚኑነ ኢላ ቀሊላ እና እነዚህ የሁዶች ወይም አለል ኪታቦች ምንጊዜም ጥቂቶቹ ቢሆኑ እንጂ አያምኑም። ከብዙ መካከል በጣም ጥቂቶቹ አልፈው አልፈው ያምናሉ ግን በቂ አይደለም የጥቂቶቹ ማመን ማለት ነው። ወይም ደግሞ ከማመን አመንም ካሉ በኋላ ከዲም ነጥቦች የተወሰኑትን እንጂ እኔ እንደምፈልገው ሙሉ በሙሉ አያምኑም። ደግሞ የተጓደለና የተገነጣጠለ እምነት በአላህ ዘንዳ ተቀባይነት የለውም ማለት ነው። ወቢኩፍሪሂም ወቀውሊሂም አላ መርየመ ቡህታነን ዐዚማ በተጨማሪም ደግሞ በመካዳቸው ሁሉም ነገር አልፈው ሙእሚን ተብለው ሲያበቃ እንደገና የክህደት ነጥቦችን እስከ መፈጸም ደርሰዋል ማለት ነው። ወቀውሊሂም አላ መርየመ ልዓዝራ አልበቱል እንደገና ድንግሏና ጥብቋ የነበረችውን መርየምን ቡህታነን ዐዚማ በጣም አስደንጋጭና ከባድ የሆነ ውሸት በሷ ላይ በመሰንዘራቸው ሳቢያ ይላል። እንግዲህ መርየም አላህ Subhanahu Wa Ta'ala የወደዳትና የባረካት ታማኝና ድንግል የነበረችውን ቆንጆ ያለ አባት ልጅ በመወለዷ ብቻ አመንዝራ ነው ባልጋ ነው ዲቃላ የወለደችው እስከ ማለት ተናገሩና ክብሯን ተዳፈሩ ማለት ነው። ወቀውሊህም በተጨማሪም ደግሞ በማለታቸው ኢና ቀተልነል መሲህ ኢሳ ኢብነ መርየም ረሱላላህ ያአላህ መልእክተኛ የነበረውን የመርየም ልጅ ኢሳን ገለነዋል በማለት ደግሞ መሰረተ ቢስ የሆነ ውሸት በመናገራቸው ይላል። ወማ ቀተሉ በተጨባጭ ግን ያልገደሉት ሆኖ ይያለ ወማ ሰለቡ አስከሬኑንም ያልሰቀሉት ሆኖ ይያለ እነሱ ግን በውሸት እንደገደሉትና እንደሰቀሉት አድርገው በመናገራቸው ወላኪን ሹቢያለሁም ታዲያ ሳይገሉና ሳይሰቅሉ እንዴት ገደል ነሚሉ ቻሉ የሚል ጥያቄ መነሳቱ አይቀርምና የሚሉ ማይቻሉበት ተመሳስሎባቸው ነው ይላል። አላህ Subhanahu Wa Ta'ala ነብዩላህ ኢሳን እንግዲህ ለመግደል በሚያስቡና በሚያስየሩበት ጊዜ እነሱን ለማሳሳት ፈረደባቸውና አንዲ መልእክተኛ ሰላይ ነበራቸው ከሳቸው ደቀ መዝሙርቶች ማለትም ተማሪዎች መካከል የገዙ ሰው ነበር የሁዛ የሚባል ይባላል። እና ይሄን ያህል ገንዘብ እንሰጣለን እሱ የሚገኝበትን ቦታና ሁኔታ አመቻችልን በማለት እሱ ጋራ ተስማምተው እሱ በሰላይነት ይከታተላቸው ነበር ማለት ነው። በመጨረሻ እንግዲህ በአሁኑ ሰዓት ተማሪዎቹ ጋር እንዲህ አይነት ቦታ ይገኛል እሱ አሁን ወደ ጓሮ ወጣ ብሎላችኋል በማለት ተጠቁሞ መጣ ይባላል። በሚመጣ ጊዜ እሳቸው ገብተው ቤት አገኙ እና ገብተዋልና እስቲ መግባታቸውን ላረጋግጥ ብሎ እሳቸው አሉበት ክፍል እንደገባ አላህ Subhanahu Wa Ta'ala የመልአኩ ጅብሪል ላከና እሳቸውን በጣራው ከፍቶ ወደ ሰማይ እንዲያወጣቸው አደረገ ጅብሪልን ማለት ነው። ሰውየው ግን እዛ ገብቶ የት ነው ያለው ይያለ ሲዟዟር የእሳቸውን መልክ ታንገቱ በላይ በተለይ 100% የእሳቸውን መልክ አለበሰው ይባላል። የጊዜ ትንሽ ቆይት ቢገብቶ ሲቆይ ጊዜ የሰውዬ ምን ሆነ ቢያታለለን ነው እንዴ በማለት እነሱ ቸኩለው ተከታትለው ይገባሉ። በሚገቡ ጊዜ እሱ ተደናግጦ ወዳወዲ እየተዘዋወረና እየቃበዘ ያገኙታል። ሲያውት በችኳሎ የኢሳ መልክ ነው መልኩ ማና ለሊት ነው ደግሞ ሰዓቱ በደንብ ለማረጋጋት አይቻለም ነበር ማን ማብራቱን ስለሌለ በጨራቃ ወራውርት እንግዲህ በሚያው ጊዜ የእሳቸው የኢሳ መልክ ሲያውበት ሳያመልጠን በማለት ወዳውኑ ቸኩለው መጡት ማን ነው። በሚመጡት ጊዜ ወደቀ ሞተ። ከሞተ በኋላ ግን ማን ነው የገደል ነው ብለው ለማረጋጋት ሲያው ጊዜ ተምታታባቸው ማለት ነው። አለባበሱ ሁኔታ ወዴታይ ሲያውት ያ የላኩ ሰው የሆነባቸው መልኩ ደግሞ ካንገቱ በላይ ያለው ሙሉ በሙሉ ኢሳን መሰላቸው እና ኢሳን ነው የገደል ነው ሲሉ ታዲያ ኢሳን ከሆነ የገደል ነው ያ የኛ ደንበኛ የላክ ነው ሰው የታለ ዝግየት መግባቱ ነው ቀናል በማለት እንጃ ይላሉ። እሱ ሲጠፋ ጊዜ የለም ኢሳ ያ ማርተኛ ስለሆነ እሱ በተአምር ተሰውሯል ከዛ አካባቢ የገደል ነው ግን ይሄንን የኛን ደንበኛ ነው አሉ ከፊሎቹ። የለም እሱ ነው የገደል ነው በማለት ወዳውኑ በሐሳብ ተከፋፈሉ። ወእነ الذين اختلفوا فيه لفي شك منه እና የዛ ጊዜ የተገደለው ኢሳ ነው ወይም ሌላ ነው በማለት ጭቅጭቅና ክርክር የጀመሩ ሰዎች ምን ጊዜ የሚያ የክርክርና የጥርጥር ስራቸው አይለቃቸውም እስከ ዘላለም ድረስ ያው ይቀጥላሉ ማለት ነው። ምክንያቱም ወመከሩ ወመከረ አላህ እንደተባለው እነሱ ተንኮልን መከሩ አላህም ደግሞ መከረባቸውና የገዛ መልእክተኛቸውን ገለው በመጨረሻ እንደዚህ መወጫ አለለው አዘቅት ውስጥ እንዲዘፈቁ አድርጓቸዋል ማለት ነው። እናም ጊዜም ስለ ኢሳ ወደ ቁርአን ካልተመለሱ በስተቀር ትክክለኛውንና ተጨባጩን ቁም ነገር ሊያገኙት አይችሉም በዚሁ በግምትና በጥርጥር ውስጥ ሲዛቅጡ ይኖራሉ ነው የሚለው። ማለሁም ቢሂ ሚን ዒልሚን ስለ ነቢዩላህ ኢሳ ተጨባጭ ሁኔታ ምንም አስተማማኝ የሆነ እውቀት የላቸውም ኢለቲባዕ አዞን መሰለኝንና ግምትን ከመከተል በስተቀር ይላል። ወማ ቀተሉሁ የቂና እና እውነቱን ከፈለጋችሁ ነቢዩላህ ኢሳን በምንም አይነት አልገደሉትም በማለት ያረጋግጣል አላህ Subhanahu Wa Ta'ala። እና እነሱም ቢሆን መግደላችሁን አረጋግጡ ተብለው ቢጠየቁ የሚያረጋግጡበት ማስረጃ ጭራሽ አያገኙም መሰለን ከማለት በስተቀር ማለት ነው። እና ቁርአን እንግዲህ በማያሻማ መልኩ ነብዩላህ ኢሳ በጥላት እንዳልተገደሉና እንዳልተሰቀሉ ቁርጥ አድርጎ አስቀምጦታል ማለት ነው። ይሄንን እንግዲህ መለኮታዊ መመሪያ ቁርአንን ያልተቀበለ ሰው ስለ ነብዩላህ ኢሳ በግል ምርምርና ክትትል ትክክለኛውን አውቃለሁኝ ማለት ዘበት ነው ስቂያ ማድረስ በዙ ጥርጣሬና መሰለኝ ውስጥ እየዛፈጠ ይኖራል እንጂ ነው የሚለው። እና እንደሚባለው እንግዲህ ነብዩላህ ኢሳ ቀደም ሲል 12 የሚሆኑ ሐዋርያት ነበሯቸው የቅርብ ረዳቶችና አማኝ ደጋፊዎች ማለት ነው። ጥላቶቻቸው የሁዶች ታዳ ምን ጊዜም ሰውን የመከፋፈል ስልታላቸውና ይህን ሰውዬ ለማጥቃት የምንችለው ከሱ ተከታዮች ሰው ስንገዛ ነው አሉና አንድ የሁዛ የሚባል ወስላታ በገንዘብ አታለሉትና በ20 ዲናር ይባላል እና በዶሮ ዋጋ ማለት ነው። ነብዩን የሚያል ሰው 20 ዲናር እንሰጣለን አመቻችልንና እንድንገድል አድርገን አሉት። ለዛች ለገንዘብ ጓጉቶ ሳቸውም ቀደም ሲል ተናግረው ነበር እና ከናንተ መካከል ምናልባት ጧት አምሮብኝ ማታ የሚክደኝ ሊኖር ይችላል በትንሽ ዋጋ የሚሸጠኝ የሚሞክር ይኖራል ብለው ተናግረው ነበር ይባላል። ያንንም እየሰማ ለጥላት ታማኝ በመሆን ያችን የተወሰነች ገንዘብ ለማገኘት ሲል ሸጣቸው። ግን አላህ ሱብሃነሁ ወተዓላ ከይዱን አወቀበትና ያችን የጓጓለትን ገንዘብ እንኳን ሳይበላና ሳይጠቀም ወዳውኑ ለሳቸው የቆፈረውን ጉድጓድ ለራሱ በመገልበጥ የሳቸውን መልክ እሱ ላይ በመጫን እንዲገደል አደረገው ማለት ነው። በፈንታው ግን ለመገደል ታስቦለት የነበረው የአላህ መልእክተኛ ኢሳ እንዲድን አደረገ እና እንዴት ይድኑ ቻሉ ለሚለው በረፈአሁ አላሁ ኢለይ አላህ ሱብሃነሁ ወተዓላ በፍቃዱ ወደሱ ማለት ወደ ላይኛው ዓለም እንዲነሱና እንዲያርጉ አደረጋቸው ከነ ህይወታቸው ከነ አካላቸው በመላእክት አማካይነት ወደ ሰማይ እንዲወጡና እንዳመልጡ አደረገ ማለት ነው። ወካን አላህ አዚዘን ሐኪማ አላህም ደግሞ ማንኛውንም ኃይለኛና ተንኮለኛ የሚያይልና የሚያሸንፍ በሚሰራው ስራ ሁሉ ደግሞ ምስጢሩ የረቀቀ አዋቂ በመሆኑ ባልተጠበቀና ባልታሰበ መልኩ ወዳጁን ኢሳን ወደ ሰማይ ወስዶ ተጥላቶቹ እንዲያመልጥ አስቻለው በማለት ግልጥ አድርጎ እንዴት እንዳዳናቸው አስቀምጦታል ማለት ነው። ይህን መቀበል ሲገባቸው ታዲያ ተከታይነን ወይም ወዳጅነን የሚሉት ሰዎች እንደገና የጥላትን መግለጫ ተቀብሎ በማንጸባረቅ የሁዶቹ ናቸው ገደልን ያሉት። ግን ክርስቲያኑ የሚባሉትም እንደገና አማኞቹ ከመሀከላቸው ሲጠፉባቸው ጊዜ ይኸው መሪያችሁን ኢሳን ገለነዋል ብለው የሁዶቹ መግለጫ ወጡ። የዛ ጊዜ አልገደላችሁትም ብለው ተቃውሞ ለማንሳት ግራ ተጋባቸው። ምክንያቱም ካልገደልነው የት አለ አምጡት ሊባሉ ነውና ማለት ነው። ይህ ጊዜ ተገሏል በጥላት የሚለውን ተቀበሉና ግን የአላህ ነቢይ ሆኖ ሲያበቃ እንደገና እንዴት በቀላሉ ተጠቃ የሚለውን ትችት ለመቋቋም ሌላ እንቆቅልሽ የመሰለ ነገር ፈጠሩ ማለት ነው። መግደሉን ተገሏል እርግጥ ነው አሉ። ግን ከተገደለ በኋላ ተሶስት ቀናት ቆይታ በኋላ ሞትን አሸንፎ ተነስቷል የሚል ሌላ ዘዴ ፈጠሩ ማለት ነው። ለጥላት እንግዲህ እጅ ተሰጡ ተገሏል ተጠቅቷል ካሉ በኋላ መልሰው ምን ይላሉ? አንደኛ የተገደለው በራሱ ፍቃድ ነው አሉ። እና የሰው ልጆችን በመከረና በግሳቴ አልተካከለው ሲሩ ጊዜ በነሱ ፈንታ ራሱን ሰውቶ ሰዎች እንዲጠቁና ታጥያታቸው እንዲነጹ አስቦ ራሱ ተገደለ በፍቃዱ። ከተገደለ በኋላ እንደገና 3 ቀን ተምድረ ከርስ ቆይቶ ሞትን አሸንፎና አይሎ ተነሳና ከዛ በኋላ ወደ ሰማያ ገር ሄደ በማለት ማረጉንም በአንድ መልኩ ደግሞ ተቀበሉት ማለት ነው። ይሄ እንግዲህ ውስብስብ የሆነና መያዣ መጨበጫ የሌለው እንቶ ፈንቶ ሆነ ማለት ነው። ግን ያ አይደለም መጀመሪያ እስልምና ነው ለነብዩላህ ኢሳ ተገቢውን ክብር የሰጠው። በጥላት አልተጠቃም አልተገደለም። እንግዳውታ የተገደለው በሱ ላይ ሲያስየር የነበረው የጥላት ቅጥረኛ ነው። አላህ ያው የሱን ተንኮል ስላወቀበት የሳቸውን መልክ እሱ ላይ ቀረጸበትና ጥላቶች ቸኩለው እንዲገሉ ተደረገ። ተገደለ በኋላ ግን መልእክተኛው ስለጠፋ ሁለት ሰው ቤት መኖሩን ያውቁ ነበርና ማን ነው የተገደለው የሚለው ውዝግብ ፈጠረ። ከፊሉ ኢሳ ነው ሲል ከፊሉ ሌላ ነው አሉ። ከዛ በኋላ እነዚህ ተከታይነን የሚሉት ደግሞ ኢሳን ገለንላቸዋል ብለው ሲነግሯቸው አሁን ተገሏል አሉ። ግን የተገደለው በእናንተ ኃይል አይላችሁ ታቸንፋችሁ ሳይሆን እሱ የሰው ልጆችን ለማጽያትና ለማንጻት ብሎ አስቦና ራሱ መጥቶ ነው የተገደለው አሉ። ይሄን አባባላቸውን ደግሞ የሚያስተባብል በራሳቸው መጽሐፍ ቅዱስ ውስጥ ይገኛል ማለት ነው። እሳቸው የሉሄ እንደምንድነው ለጥላት አሳልፈህ የምትሰጠኝ ብለው ተናግረዋል ይላል ራሱ መጽሐፍ ቅዱስ። ጌታዬ ጌታዬ ለጥላት አሳልፈህ ለምን ትሰጠኛለህ ብለው በጣም ያዝኑና ያላቸውን ስጋት ይገልጡ ነበረ ይላል። በፍቃዳቸው የሰው ልጆችን ለማንጻት ከሆነ የሚገደሉት ለምንድነው ጌታዬ እንዴት አሳልፈህ ትሰጠኛለህ እያሉ የሚማጸኑት ማለት ነው። እንደገና ደግሞ ከተገደሉስ በኋላ ሞትን አሸንፎ የሚለው አነጋገር ምን ማለት ነው? ማሸነፍ የሚባለው ሞት ጋራ ትንንቅ በፈጠሩበት ጊዜ ነጥቀው ቢሄዱ ነበረ። ሙተዋል ተተባለ ሞት አጥቅቷቸዋል ማለት ነው። እና ተተጠቁ ያውን ሶስት ቀን ከቆዩ በኋላ እንደገና ተነሱ ማለት የሞተ ሰው አይሰማ እንኳን ሞትን ድባቅ መጥቶት ከሄደ በኋላ ፈልጎ ሊያጠቃው ቀርቶ እንዴት አድርጎ ተሞት በኋላ መነሳት የሚባለው ነገር ሊመጣ ይችላል? ሞትን አይሸነፈ ወይም አየለ የሚባለው ግብግብ እንደገጠሙ ነጣጥቀውት ቢሄዱ ነበረ ማለት ነው። እሱ የልቡን አድርጎ ሌላውን ሰው እንደሚገድል ገሎ ጨርሷል። ከዛ በኋላ ግን ተነሱ ይባላል። ቁርአን ግን መጀመሪያም አልሞተም ነው የሚለው። አልተጠቃም በሞት ስላልሞተ ጥላቶቹ ለመግደል ሲከቡ ጥላቶቹ እንዲያጠቁት ጌታው በፍቃዱ ወደ ሰማይ እንዲያርግ እንዲወጣ አደረገው። በዛ መልክ ግን እሱን ሊሸጥ የነበረው ሰውዬ በሱ ፈንታ ተገደለ። በውሸት እሱን ገደልን ብለው ጥላቶቹ አወሩ። ተከታዮቹም ደግሞ የኑኑ የውሸት መግለጫ ተቀብለው አንጸባረቁና መልኩን ለመቀየር ሞከሩ። ይሄ ሁሉ ድብብቆሽ፣ ምንም የተፈጸመ ነገር የለም። እርግጥ ለመግደል ተሞክሮ ነበረ፣ ሙከራው አልተሳካም፣ ከሽፏል። ለማስገደል የሞከረውን ሰው በፈንታው እንዲገደል አድርጌያለሁኝ። ወዳጄን ግን ወደ ሰማይ ዓለም እንዲወጣ አድርጌዋለሁና በሰላም በጤንነት በሰማይ ይገኛል ነው የሚለው አላህ ሱብሃነሁ ወተዓላ። ይህን ለማድረግ ደግሞ አላህ አይችልም አይባልም። ምንጊዜም አላህ ከሀያላን ሁሉ የበለጠ ሀያል፣ ከአዋቂዎች ሁሉ የበለጠ አዋቂ ጥበበኛ ነውና በማለት ያረጋግጣል ነው የሚለው። እና በእውነቱ ክርስቲያኖቹ ቢያውቁ ኑሮ የዲናቸውንም ሆነ የነቢያቸውን ክብር በሚገባ የጠበቀው ቁርአን ነበረ ማለት ነው። ጥላቶቻቸው ነቢያቸውን ገለንላቸዋል ሲሏቸው እነሱ ጋራ እንደገና ተባባሪ ሆነው ተገሏል ብሎ ያልሆነ ምክንያት ከመፍጠር ይልቁንስ አልተገደለም ብለው ቢከራከሩና በቁርአን መርሆ ቢሄዱ ያዋጣቸው እንደነበረ ነው ማለት ነው። ግን በተገላቢጦች መቼም የሁዶች ሁንጊዜም ጥሜት አይገዳቸውምና ጥላቶቻቸውን በመደገፍ ወዳጆቻቸውን እንደገና በመቃወም በተቃራኒው ተሰለፉ ማለት ነው። የሚገርመው ይሄንን የተምታታ አባባል የክርስቲያን ክፍሎች ሁሉ ይቀበሉታል፣ ተገሏል ተሰቅሏል የሚለውን ማለት ነው። ግን ሁላቸውም የራሳቸው የሆነ ደግሞ ምክንያት ይሰጡታል ማለት ነው። አላህ ግን ሱብሃነሁ ወተዓላ እንዲህ አይነት ውጥንቅጥ ውስጥ ተመግባታችሁ በፊት በትክክል ስለሱ እኔ ልንገራችሁ እያላቸው ነበረ። ለመስማትና ለመቀበል ግን ፈቃደኛ ሆነው አልተገኙም። እና በሎጂክ አመለካከት እንኳ ብንዳስሰው ይህንን ነገር ለምሳሌ ጌታ ነው የሚሉት ክፍሎች ከክርስቲያኖች ኢየሱስ ጌታ ነው የሚሉ አሉ። ጌታ ማለት የዓለም ፈጣሪና ባለቤት ማለት ነው። በዚህ ደረጃ የሆነውን ጌታ እንደገና የሁዶች አጠቁትና ገደሉት የሚባለው ነገር በሚመጣ ጊዜ እንዴት ሊሆን ይችላል? የሁዶች እነማን ናቸው? ፍጡሮች ናቸው ወይስ ፈጣሪዎች የሚል ጥያቄ ያስነሳል ማለት ነው። ፈጣሪዎች ናቸው ከተባለ የሌላ ጉዳይ ነው ማለት ነው። ፍጡሮች ከሆኑ ደግሞ ጌታ በፍጡር እንዴት ይሸነፋል? የሁዶች የፈለገውን ያህል ቢበዙ ቢበረክቱ ቢያይሉም እንኳን ጌታን ሊያሸንፉ አይችሉምና ጌታ ነው እስካላችሁ ድረስ እንዴት ጌታን ለመግደል ቻሉ? የገደሉትስ ደግሞ ፈቅዶላቸው ነው ወይስ ተሸንፎ የሚለውንም ጥያቄ ያስከትላል ማለት ነው። ፈቅዶ ነው ከተባለ ለመፍቀዱ የት ነው ማስረጃው የሚለው ጥያቄ ደግሞ ይመጣል ማለት ነው። ተሸንፎ ነው ከተባለ በአንድ ፍኝ ለወንበዴዎች የሚጠቃ ጌታ መጀመሪያም ጌታ አልነበረም ወደሚለው መደምደሚያ ነው የሚወስደን ማለት ነው። የጌታ ልጅ ነው ወደሚሉት ክፍሎች ስንመጣ ደግሞ የጌታ ልጅ ሆኖ ሲያበቃ በጥላት እንዴት ይገደላል? አባቱ እያየ እየሰማ ነው ይሄ ነገር የተደረገው ወይስ እንዴት? አላየም አልሰማም ከተባለ ጌታ የማይሰማ የማያይ ነገር ነው ማለትን ሊያስከትል ነው ማለት ነው። እያየና እየሰማ ነው ከተባለ ደግሞ ወዷል ማለት ነው ባንድ መልኩ። እንዴት ደግሞ ጌታ ጥላቶቹ ልጁን እንዲገሉ ይፈቅዳልና ይወዳል የሚለው ጥያቄ ደግሞ ሌላ ይሆናል ማለት ነው። የለም አልወደደም ነበር ከተባለ ፈርቷቸው ነው የሚለው ደግሞ አማራጭ መጣል ማለት ነው። ልጁ እንዲገደል እንኳን አልፈቀደም ነበር ግን ያው ዝም ብሎ አስገደለ ከተባለ እንግዲያማ የኔም ይደግሙኛል ብሎ ፈርቶ ነው የሚል ነገር ያስከትላል ማለት ነው። ይሄ ሁሉ እንግዲህ በአላህ ዘንዳ ተቀባይነት ያለው ነገር አይደለም ማለት ነው። እንደገና ታሊሱ ሰላተቲን በሚሉትም በኩል ስንሄድ ሶስት አካሎች ተደብልቀው ነው ጌታ የሚሆኑት በሚሉትም በኩል ይሄ እንግዲህ አሁን በይሁዳ ተገደለ የተባለው ግለሰብ የጌታ አባል ነው ማለት ነው። ልጅም ይሁን ራሱ ጌታም ይሁን ወይም የጌታ አባልም ይሁን የጌታ አካል መሆኑ አልቀረለትም። ስለዚህ የጌታ አካል የሆነውን ነገር እንዴት አድርጎ ሌላ የውጭ ጥላት ሊያጠቃው ይችላል? እሱስ በተናጠል ቢተካ ሌላው አካሉ እንዴት አይረዳውምና አይተባበረውም የሚለውን ጥያቄ ሁሉ ያስከትላል ማለት ነው። ታዲያ እነዚህ ሁሉ ጥያቄዎች እንግዲህ ትክክለኛ መልስ ካላገኙ በስተቀር ሁልጊዜ በአእምሮ ላይ መመላለሳቸው የማይቀር ነው። ለእነዚህ ሁሉ ጥያቄዎች የማያዳግምና ግልጽ ተጨባጭ የሆነ መልስ የሰጠው ቁርአን ስለሆነ የነብዩላህ ኢሳን ሁኔታ በሚገባ በሚያረካ መልኩ ለማወቅ የፈለገ ሰው የቁርአንን አቋም መቀበልና መከተል ብቸኛ አማራጭ እንደሚሆንለት ነው። ከዛ ውጪ ከሄደ ግን የፈለገውን ያህል ቢያጠና ቢመራመር ከጥርጣሬና ከመሰለኝ ሊያልፍ አይችልም የሚለው ይሆናል መደምደሚያው ማለት ነው። وإن من أهل الكتاب إلا ليؤمنن به قبل موته ويوم القيامة يكون عليهم شهيدا وإن من أهل الكتاب إلا ليؤمنن به قبل موته تقدمت مصاب على بيتوش مكاكل كهلقت بعلا بنبي الله إصابتك كل يم يمن به ونجي ما أنم كزي يم ديني اللامر على الله سبحانه وتعالى እና ቀደምት መጻፋለ በዚህባል አይሁዶችና ክርስቲያኖች ማለት ነው። በህይወት በጤንነታቸው ይያሉ ቢክዱና ቢያስተባብሉ ወይም ደግሞ ቢያጋንኑ በእለተ ሞታቸው ለት ግን አላህ Subhanahu Wa Ta'ala ስለ ነብዩላህ ኢሳ ምንነትና ማንነት በቀጥታ የሚያሳውቃቸውና እንደገና እውነቱን የሚያምኑበት ሁኔታ ላይ ሳይደርሱ አይሞቱም ነው የሚለው። ويوم القيامة يكون عليهم شهيدا بلتتن سائد اقمو نبي الله عيسى بالنزي وداجنان تلاسنان بميلو تملاي يمسكر قالون اندمي ستبات شوم نويران فسككل يعمنوا بسننا يتكتلوتن فيما سكر الله شو يكادونا يستبابلوتن وإن يزلفوتننا يواردوتن يما سكر بات شو عالنجي اندوزن بلو يمستالفو عيد اللهم عالتن እና እንግዲህ ምን ለማለት ነው የተፈለገው? የሁዶቹ ገና ከመነሻው ነብዩላህ ኢሳ እንዳውም ህጋዊ ልጅ አይደለም መርየም ከየት እንዳመጣችው ሳይታወቅ የሜዳ ልጅ ነውና አባት የሌለው ህጋዊ ያልሆነ ልጅ ደግሞ ነብይ ሊሆን አይችልምና ነብይ አይደለም በሚለው አቋማቸው ጠንተው ከመጨረሻ ተመከራከርም አልፈው ለመግደልም ሞክረው ሳይሳካላቸው ቀርቷል ማለት ነው። እነሱ እንግዲህ የነቢዩላህ ኢሳን ክብርና ማዕረግ በጣም ዝቅ አድርገው የሰብአዊ መብታቸውን ጭምር ሳይቀር ተጋፍተዋቸዋል እንኳን ነቢይነታቸውን ሊቀበሉ። እንደገና ክርስቲያንን የሚሉት ደግሞ ለመጀመሪያ ጊዜ አመንና ተከተልን ቢሉም ከመውደድና ከማክበር ብዛት የተነሳ እንደሚሉት እንደገና የማይገባቸውን ክብር በመስጠት የአላህ ባሪያና መልእክተኛ ናቸው ማለት እንትተው አንዱ ጌታ ራሱ ከሰማይ ሰማያት ወርዶ ስጋ ለብሶ ተወልዶ በሚል አጓጉል ፈሊጥ ራሱ ጌታ እንደሆነ አድርገው የሚያምኑ ሆኑ። ሌሎቹ ደግሞ የጌታ ልጅ ነው ጌታው በፍቃዱ ከድንግሏ ማርያም እንዲወለድለት አድርጓልና የጌታ ልጅ ነው ወደሚለው አመሩ። ሌሎቹ ደግሞ ጌታ ማለት ከሶስት ነገር የተቀመረ ነው እና አንድ አባት ሁለተኛ ልጅ ሶስተኛ መንፈስ ቅዱስ በሚል ሶስት ስላሴ በሚባለው አነጋገር ውስጥ ገቡ ማለት ነው። ወይም ጌታ ማለት ራሱ ሶስት ነው የፊተኛው ጌቶች ሶስት ናቸው የሚል ነበር። ጌታ ማለት ራሱ ሶስት ነው ማለት ከሶስት ነገር ተሰባስቦ የተሰራ ነው እንደማለት ነው። አብና ማለትም የዋናው ፈጣሪና ከዛ ልጁ ቀጥሎም ደግሞ የልጁ እናት በማለት ወይም መንፈስ ቅዱስ ጅብሪል ማለታቸው ነው። በዚህ እንግዲህ በተመሰቃቀለ አመለካከት ውስጥ ገቡ ማለት ነው። እና ይሄንን እንግዲህ ነብዩላህ ኢሳን አንዱን ተነዛ መካከል ግን ሙእሚኖችም አልጠፉ አብዱላህ ወረሱሉ የሚሉ ገና ከመነሻው አራት ታዋቂ የሆኑ የተለያዩ ቡድኖች ተፈጠሩ ማለት ነው። አንዱ ጌታ ራሱ ቀጥታ ነው ሲል፣ ሌላኛው የጌታ ልጅ ነው፣ ሶስተኛው ደግሞ የጌታ ሶስተኛ አካል ነው፣ ልክ እንደ ኮሚቴ ሶስት ነገር ተሰባስቦ ነው ዓለምን የሚመራው በሚል አመለካከት ማለት ነው። አራተኛውና ትክክለኛው ግን የአላህ ባሪያና መልእክተኛው ነው የሚለው ነበረ ማለት ነው። እና እነዚህ እንግዲህ አራተኛውና ትክክለኛውን አቋም የመረጡት በቁርአንም ተወድሰዋል ማለት ነው። ኋላም ቁርአን ሲመጣ ደግሞ ለመቀበልና ነብዩ መሐመድን ለመከተልም ብዙ ድል ያገኙት እነዚህ ናቸው። ምክንያቱም መጀመሪያውን በትክክለኛው መስመር ስለመጡ ኢሳን እንደላከ መሐመድንም ልኳል፣ እንጂልን እንዲያወረደ ቁርአንንም አወርዷል በማለት በቀላሉ ለመቀበል ቻሉ ማለት ነው። እነዛ ሶስቱ ቡድኖች ግን ስማቸው ክርስቲያኖች ነን ኢሳን ወይም ኢየሱስን እናከብራለንና እንወዳለን ቢሉም አላግባብ የሆነ መውደድና ማክበር ከመሆኑ የተነሳ አላህ ሱብሓነሁ ወተዓላ አልተቀበላቸውም። በመሆኑም በተደጋጋሚ በብዙ ሱራዎች እነዚህ በጣም ከፍተኛ ስተት ላይ እንደወደቁ እያነሳ ይወቅሳቸዋልና ይኮንናቸዋል ማለት ነው። እዚህ ላይ እነዚህን ሰዎች ገና ከመነሻው ለእንዲህ አይነት የተለያየና የተመሰቃቀለ እምነት የዳረጋቸው የነቢዩላህ ኢሳ አመጣት ከሌሎች ነቢይ ለየት ማለቱ ነው። ታዲያ ለእነዛ ጥያቄዎችስ ምን መልስ ይኖራል የሚል ጥያቄ ሊመጣ ይችላል። አንደኛ ለምሳሌ አባት ሳይኖራቸው ከድንግል ሴት መወለዳቸው ነው እንዲህ አይነት ጥርጣሬ ውስጥ ሰዎችን ሊጨምራቸው የቻለው ማለት ነው። በሁለተኛ ደግሞ ወዲያውኑ እንደተወለዱ የመናገሪያ ጊዜ ሳይደርስ እርጥብ ሕፃን እያሉ መናገራቸው በጣም ግልጽ የሆነ ታሪካዊ መግለጫ ሰጥተዋል ማለት ነው። ሌላኛው ደግሞ ኋላ የተለያዩ የፈጣሪ ባህሪ የመሰሉ ባህሪያቶች ማሳየታቸው፣ ለምሳሌ አይኑ ሳይከፈት የሚወለደውን ሕፃን አላህ ለሙዕጂዛ ብሎ በዛ ወቅት አይናቸው እንደዚሁ ቅዱ እንኳን ሳይኖር የሚወለዱ ልጆች ነበሩ። እነዛን በመላጭ እየቀደዱ ጉድጓዱን ውስጥ ያገኙታል፣ ፍሬው የለም። ጭቃ ከመሬት ደበልበል አድርገው እንዲመጥ ነው ሲጨምሩለት ሂዶ እንደ ማግኔት ይላከክና ወደ አሁኑ ትክክለኛ አይን ሆኖ ይበራ ነበረ። ከዛም ደግሞ አንደበታቸው እንደተለጎመ ሳይከፈት የሚወለዱ ልጆች ነበሩ። እነዛንም ደግሞ አፋቸውን እንዲከፍቱና እንዲነጋገሩ ያደርጉ ነበረ። ሌላው ደግሞ የለምጥ በሽታ የያዘውን ሰው እንዲበጃቸው ደባብ ሰው ዱዓ ሲያደርጉለት ወዳውኑ ቆዳው ይስተካከል ነበረ። እንደገና ይባስ ብሎ ደግሞ ጭቃውን ያድበለብሉና በወፍ መልክ ቅርጽ ይሰጡትና እንደዚህ እፍ ብለው በአየር ላይ ሲወረውሩት ነፍስ ያለው ህይወት ያለው ወፍ ሆኖ እየከነፈ ይሄር ነበረ። እነዚህ ነገሮች እንግዲህ ከዛ በፊት የሰው ልጅ ሲሰራቸው ያልታዩ በጣም ልዩና ከባድ ነገሮች ሲሆኑ ጊዜ ጌታ ነው ወይም የጌታ ልጅ ነው የሚባለውን አነጋገር የበለጠ እንዲጠናከር አስተዋጽኦ አደረጉ ማለት ነው። ታዲያ አላህ ሱብሓነሁ ወተዓላ ለነዚህ ሁሉ መልስ ሰጥቷል በቁርአን ውስጥ ማለት ነው። መጀመሪያ ያላባት ተወለደ ስለሚለው በሱረቱ አሊ ዒምራን ላይ እንደተከሰው ኢነ መተለ ኢሳ ኢንደላህ ከመተለ አደመ ኸለቀሁ ሚን ቱራብ ሱመ ቃለ ለሁ ኩን ፈየኩን ይላል። የነቢዩላህ ኢሳ ምሳሌ ወይም የኢየሱስ ምሳሌ ባፈጣጠሩ ያውም ሲበልጥና ሲበዛ አደም አለላችሁ አይደለም ወይ ይላል። እሱ አባት ሳይኖረው ተወለደ ብላችሁ ከሆነ የምታገኑትና የምታከብሩት አባት እናት የሌለውንስ አደምንስ ምን ትሉታላችሁ? አደምን አላህ ሱብሓነሁ ወተዓላ በፍቃዱ ከመሬት አፈር አሰባስቦ ውሃ ጨምሮና አብክቶ ከዚያ በኋላ ቅርጽ ሰጥቶና ህይወት የሚባል ነገር ጨምሮ እንደዛ እንዲፈጠረና ለዚህ በመድር ላይ ለሚገኘው ሁሉ የሰው ልጆች ምንጭ እንዲሆን አድርጎታል። ታዲያ አባት የሌለው ጌታ ወይም የጌታ ልጅ የሚባል ከሆነ ይሄ ደግሞ ጨርሶና አባት የሌለው ከዛ በበለጠና በተሻለ መልኩ ለምን ጌታ ወይም የጌታ ልጅ አልተባለም በሚል በማፈናፍን ጥያቄ መልሶታል ማለት ነው። እንደገና ደግሞ ሐዋም ብንወስድ እናትና አባት የላቸውም በቀጥታ ሐዋ። ግን ነብዩላህ አዳም ከተፈጠሩ በኋላ ከጎዲናቸው አንዱን አጥንት አውጥቶ ነው አላህ በቁድራው ወዳውኑ ቀርጾና አስተካክሎ ሙሉ ሰው አድርጎ ለሳቸው ባለቤት ያደረጋቸው። ወخلق منها زوجها እንደሚለው ማለት ነው። እሳቸውም እንግዲህ ካንዲ ሰው የተወሰደ ቢሆን ማዳቸው አዳም በቀጥታ አባት አይባሉም። ግን ከሳቸው ስለ ተወሰዱ ባባት ደረጃ ናቸው ማለት ይቻላል። እና ጭርሱን የላቸው። ታዲያ ሐዋስ ለምን ጌታ ወይም ጌታ ልጅ ሊባሉ አልቻሉም? ከዚያ በኋላ እንግዳ ኢሳን ለምንድን ነው ያለ አባት የፈጠረው የሚለው ጥያቄ ሌላ ራስን የቻለ መልስ ይፈልጋልና ወደዛ ስንመጣ በመሰረቱ አላህ ሱብሃነሁ ወተዓላ ሰዎችን የፈጠረው በአራት ደረጃ ነው። የመጀመሪያው ሰው አባትም እናትም የሌለው ሲሆን አዳም ናቸው። ሁለተኛው ደግሞ ከወንድ የተወሰደ ሲሆን ማዳው ጭራሹን እናት የሌለው ሲሆን ሐዋ ናቸው። ይሄ ሁለት የተለያየ አፈጣጠር ስልት ሆነ ማለት ነው። ሶስተኛውና በብዙ በሰፍቶ የሚታየው በሁለት ተቃራኒ ጾታዎች መካከል በእናትና በአባት መካከል የሚወለደው ነው ማለት ነው እንደኛው። ከዛ በኋላ የሚቀረው ከእናት ብቻ ወይም ከሴት ብቻ የሚገኝ ነበር ማለት ነው። አላህ እንግዲህ ሰውን ከእናትና ከአባት መፍጠር እንደሚችል አያጠራጥርም፣ ሁሉም የሚያውቀው ጉዳይ ነው። ከወንድ ብቻ አንድን ሰው ሊፈጥር እንደሚችል በሐዋ ታይቷል። ወንድም ሴትም ሳይኖር ዝም ብሎ በቁድራው ከአፈር መፍጠር እንደሚችል ደግሞ በአደም አረጋግጧል ማለት ነው። ከሴት ብቻ ማስወለድ አይችልም እንደ የሚለው ጥያቄ ስለሚነሳ ይህን ጥያቄ ለመመለስ ሲል ነው አላህ ኢሳን ከመርየም አልአድራ እንዲወለዱ ያደረገው ማለት ነው። ስለዚህ ኩን ፈየኩን በሚለው ቃሌ እኔ ታልኩኝ ያለ አባትም ያለ እናትም ማስወለድ ይችላልሁኝና በቀጥታ ወከሊመቱ አልቃሃ ኢላ መርየም ወደ መርየም ያስተላለፈው የውሳኔ ቃሉ ውጤት ነው ይላል። ወደ መርየም ያስተላለፈው ውሳኔ ቃል ምንድነው? ወንድ ሳይነካሽ አርግዢ የሚለው ማለት ነው። በዚህ መልክ ቁድራውን ለማሳየትና ችሎታውን ለማስተካከል ማንም ጠያቂ ቢነሳ ጌታ በፈለገው መልክ ሊፈጥር የሚችል መሆኑን ለማሳየት ነው በዚህ መልክ የፈጠራቸው። እንደገና የተለያዩ ነገሮችን እየሰሩ የጌታ ባህሪ አይደሉ እነዚህ ስለሚለው ደግሞ እጉረን የማብራት ደንቆሮን የማሰማት ዱዳን የማናገር ለምጥን የማዳንና ከዛም ሙታንን የማስነሳት ሁኔታዎችም እዛው አያቱ ላይ ራሱ ቢኢዝኒ እያለ ነው አላህ ሱብሃነሁ ወተዓላ። በእኔ ፍቃድ ሙታንን ያስነሳ ነበር፣ በእኔ ፍቃድ የማይናገረውን ያናግር ነበር፣ በእኔ ፍቃድ እውሩን ያበራለት ነበር፣ በእኔ ፍቃድ ለምጥ ያዘውን ያድነው ነበር እያለ ነው ማለት ነው። ወህይን መውታ ቢኢዝኒ እያለ በአላህ ፍቃድ ነው ሁሉን ነገር ይሰራል ያለው። አላህ ተፈቀደ ኢሳ ብቻ ሳይሆን ማንም ሰው አንተም እኔም ጌታ ይሄንን እድል እስከሰጠን ድረስ ጌታ ይባክህ እንዲያርግ ብሎ በሱ ሰበብ ሊሆንለት የሚችል መሆኑ ግልጽ ነው ማለት ነው። እና ራስዬ በጉልበቴ በእውቀቴ ያደረኩኝ ቢኖር ነበር ያ አይነት አባባል ሊመጣ የሚችለው። ግን አላህ ራሱ ይሄን ሁሉ የሚሰራው በእኔ ፍቃድና ትእዛዝ ነው እስካለ ድረስ ሰበብ አደረገው ማለት ነው። ለምሳሌ ሁላችንም ስንፈጠር በእናቶቻችን ሆድስ በማህፀን ስንቀረጽ መላእክት አለ ለዚህ የተመደበ መላእክት ሂድና ያው ገሌ ማህፀን ውስጥ ገብተህ እንደዚህ ስራ እንደዛ አስተካክል ምናምን ብሎ ይልከዋል። በዛ መሰረት መላእክቱ መጥቶ ያንን ነገር አዘጋጅቶ ይሄዳል። ልክ እንደዛ ማለት ነው። እና ስለዚህ እንግዲህ የነብዩላህ ኢሳ ጉዳይ ሰዎቹ ቢንታታባቸውም ትክክለኛውን የአላህን መመሪያ ባለመቀበላቸው እንጂ ነገሩ